አስታውሱ። ያኔ ምንድን ነው የምታደርጉት? መኪናችሁ ውስጥ መድኃኒት መኖሩን ታረጋግጣላችሁ፣ ለመኪናችሁ ጎማ መስተካከሉን፣ ሞተሩ ጤናማ መሆኑን፣ በቂ ምግብና የሚጠጣ ነገር መያዛችሁን፣ እንዲሁም በቂ ገንዘብ መያዛችሁን ሳታረጋግጡ ጉዞ ትጀምራላችሁ። መኪና ውስጥ ህጻናት ካሉ ደግሞ ሌላው ቀርቶ መጫወቻ አሻንጉሊቶቻቸው እንኳን አለመረሳቱን ታረጋግጣላችሁ። አሁን ለእንዲህ አይነቱ ነፍስያችንን የሚያስደስታት ጉዞ ያለማቋረጥ የምንዘጋጀው በደንብ ያሰብንና እያስተዋልን አሁንም እንዘጋጅበታለን። ሆኖም ግን ስለመጪው ዓለም ጉዟችን አንዳችም ዝግጅት አናደርግም። መዘጋጀቱ ይቅርና በቅጡስ መች እናስብበታለን። ሁላችንም ተኝተናል፣ ጭራሽ ችላ ብለናል። አልፎ አልፎ የሚያስታውሰን ቢገኝ እንኳን ኢንሻአላህ ተውበት አደርጋለሁ፣ አሁን ወጣት ነኝ፣ ለወደፊቱ ተውበት አደርጋለሁ እንላለን። ለመሆኑ መቼ ነው ተጸጽተን ወደ አላህ የምንመለሰው? አማኝ የሆነ ሰው የሞትን በራፍ ከተራመደ በኋላ የሚያጋጥመውን ዘላለማዊ ደስታና ጸጋ በታላቅ ተስፋና ጉጉት ነው የሚጠባበቀው። ከዚህም በላይ ጌታችን አላህ በእርሱ ይረካበታል። ጌታችን ከእርሱ ጋር በመገናኘቱ ይደሰታል፣ እንዲሁም በእርሱ ላይ ቁጣው አይነድም። ከዚህ በላይ ታላቅ ተስፋ አለ እንዴ? ከዚህስ በላይ የመጨረሻ ምኞት ምን ይኖራል? Today you become man and wife, fulfilling the sunnah as way of life. Abdullah ibn Mas'ud radiyallahu anhu ወረሽኝ እንደተያዙ ባወቁ ጊዜ እንዲህ አሉ፣ ማግባት እሻለሁ፣ ምክንያቱም ጌታዬን ያላገባሁ ሁኜ ልገናኘው አልሻምና። ዛሬ የትኛዋ ሴት ናት የቁርአን አንቀጽ ምህር አድርጌ ላግባሽ ብትባል እሺ የምትለው? የትኛው ወንድስ ነው ይህን ደፍሮና አፉን ሞልቶ የሚናገረው? ሁሉንም ነገር በግልጽ ማስቀመጥ ያለብን፣ የምንፈራው ነገር ሊኖር አይገባም። ምዕመናን ሴቶች መከናነቢያቸውን በአንገትጌዎቻቸውና በደረታቸው ላይ መልቀቃቸው በባለጌዎች እንዳይደፈሩ ጥበቃ ያደርግላቸዋል ሲባል ጥበቃው የሚመጣው ከአባታቸው፣ ከወንድማቸው፣ ከልጃቸው ወይም ከባላቸው አይደለም። ይህ ጥበቃ በቀጥታ የሚመጣው ከአንዱ ብቸኛው አላህ መሆኑ ሊሰመርበት ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሁለት አይነት ሰዎች በጀሃነም ውስጥ ይገባሉ። እነዚህን ሰዎች አሁን አላያቸውም፣ ይህ ማለት አሁን በእኔ ጊዜ አይፈጠሩም ማለታቸው ነው። ከነርሱ አንደኛዎቹ ሴቶች ናቸው፣ ልብስ ለብሰዋል፣ ሆኖም ግን የተራቆቱ ናቸው። እነርሱ በእርግጥም የጠመሙ ናቸው፣ ሌሎችም እንዲጠሙ ያደርጋሉ። ሌሎች ደግሞ ጸጉራቸውን እንደ ግመል ሻኛ የሚያቆሙ ናቸው። እነዚህ ጀነት በፍጹም አይገቡም፣ እንኳን ሊገቡ ሽታዋን እንኳን አያገኙም። ሽታዋ ከዚህ እስከዚያ ርቀት የሚሸት ቢሆን እንኳ ነፍስ ሞት ጋር ስትፋጠጥ የት ልትገባ ትችላለች? ልብ ውስጥ ገብታ ትደበቃለች ወይስ ሳምባ ውስጥ ወይም ደግሞ አንጀት ውስጥ አልያም የጎን አጥንቶች ውስጥ? የት ነው መደበቅ የምትችለው? ከሞት ማምለጥ ፈጽሞ አይቻልም። ምን ያህል ሀያል የሆነ እቶን እሳት መሆኑን ግለቱን ነው። እዚያ ውስጥ የገባን ማንኛውንም ኃጢአተኛ ቀረጣጥፎ የሚበላ እጅግ አስፈሪ እሳት ነው። እዚያ የገባ ሰው ቆዳው ይከስላል፣ ደም ስሮቹ በሙሉ ይንገበገባሉ። ልቡ ድረስ የሚዘልቀው እሳት ህሊናውን ያስተዋል። ምን ነው ባልተፈጠርኩ ኖሮ ያስብለዋል። ጌታም ኑሯን ይህን ሀያል እሳት እዚህ ምድር ካለው እሳት ጋር በማነጻጸር እንዲህ ይላሉ፣ የጀሃነም ሰዎች እዚያ ያለውን ስቃይ ከቀመሱ በኋላ ወደዚህ ምድር ቢመጡና የዚህ ዓለም እሳት ላይ ቢተኙ እንቅልፍ ይወስዳቸዋል። አዎ የዚህ ዓለም እሳት ላይ ቢተኙ እንቅልፍ ድብና አድርጎ ይወስዳቸዋል ነው የሚሉት። أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون. Declaration of faith, La ilaha illallah, Muhammadun Rasulullah, is the key to success, the key to salvation, the key to light, and the point from which our beloved Prophet Muhammad ibn Abdullah sallallahu alayhi wa sallam began his journey. These words broke all bonds several times except those of faith. The eminent gate, you know, La ilaha illallah. محمد الرسول الله صلى الله عليه وسلم يملو كلمة يسكيت كل فن عندهم مدهن لما غنيت ودبرهانم لما قرب قرفنا توداجو نبياتين محمد ابن عبد الله صلى الله عليه وسلم غزواتشون ويمتلكواتشون يجمروت كزيه كلمانا يهكان لا الله بلو يميواددو سووتشن لبونا عن يميادر قنا يميايايسي هون زرن يا مدب ليونتن بهيرن غوساننا يقودا قلمن ود غن اشقنطرو بمطال باندنت يستفسرال امام مسلم ابن حجاج الله يزن اللهچونا عبد الرحمن ابن الصخرن ويم ابو هريران رضي الله عنه تكسو اند زغبوت يساو لجوج كله مري يهونت نبياچن صلى الله عليه وسلم انديه بلوال حيالو الله بفردوكن انديلان لأني بلو سي واددو ينبرو يتالو كأني طلا بستقر طلا يميبان نقر بلي اللبت بزاري وكن بطلا يأستقلنا تشوزن دي يتالو يهك أنبر قتم كباد كمهونو يتنسا يمتها تبا النات يمتها تبا اللج كدنقات يتنسا چلا يمتها لبت عندهم يرقزنا بالبيتي هون الشمسيت بهودو عيازة چونس انس يمتاس چنقف بتكنو عبد الله بن عباس رضي الله عنه اندتنا قروت يزيهج عالم هيوت بزياكن لكن دا عروجيت سيتونا ويم تمثلات قربان لج عسك ايامي قصتان تلابسا عينو چو عياموش اموش اهونو جربوام اند قبتة ونا تقربان لج بزيق زي حيالو الله يأرسون فرد يميت ابابك او نيسو زر كاصناف اسكاصناف راقوتون قومو اندي هيلوال سووچ هوي يچي مان دهونه چاوقاچواتن يچين اروگيت سيت اوقاچواتن الله يطبقن الله كزي مكرى يطبقن يچي اسقيامي سيت مان دهونه چالاوقنات ميلالو اسوم اندي هيلال يچي ما لرسوا بلاچو اندو اندون سيگدل ينبرو بنقدنا بتلايو گننيونتوچاچو ደግነትን የተዋችሁበት እርስ በርሳችሁ የተቀናናችሁበት አንዱ ሌላውን ወንድሙን በጥላቻ የተመለከተባትና እርሷን በማሳደድ ወጥመድዋ ውስጥ የገባችሁበት እርሷን በመከተል አይናችሁ ታውሮ ገደል ውስጥ የገባችሁላት የቅርቢቱ ህይወት አዱንያ ናት። ከዚያም ሀያሉ አላህ ያቺ አስቀያሚ አሮጊት ሴት ወደ جہነም ውስጥ እንድትጣል ያዛል። እርሷም እንዲህ በማለት ተጮሃለች ጌታዬ ሆይ እኔ ሲከተሉኝና በጉጉት ሲያሳድዱኝ የነበሩ ሁሉ አብረውኝ ሰዓት ውስጥ እንዲጣሉ ጠይቃለሁ በዚህ ጊዜ ባለ ግርማ የሆነው ኃያሉ ጌታችን አላህ ሱብሃነሁ ወተዓላ እንዲሁም የፍትህ ባለቤት የሆነው ጌታ እንዲህ በማለት እዛዙን ያስተላልፋል እርሷን ሲያሳድድ የኖረን በእርሷ ፍቅር የወደቀን እርሷን ሲያመልክ የኖረውን ሁሉ አንድም ሳታስቀሩ ሰብስባችሁ ከእርሷ ጋር እሳት ውስጥ ጣሉልኝ እናም ተዛዙ ተፈጻሚ ይሆናል ወንድሞቼና እህቶቼ ጀሃነም እጅግ አደገኛ የሆነች ቦታ ስትሆን እስክትሞላና ሰዎች በብዛት ወደ እርሷ እስኪመጡ ድረስ በጉጉት ተጠባበቃለች ወደ እርሷ የሚገቡ እርጉም የሆኑ ሰይጣናዊ ድርጊቶችን ይፈጽሙ የነበሩ አፈንጋጮች ከሃዲያን ኃጢያተኞች ልበደረቆችና መጥፎ የሆኑ ድምተኞቿ እስኪመጡላት ድረስ እየጋመች የተራበችና የጎመጀች ሆና ተጠባበቃለች እነዚህ ሰዎች ያላህ ጠላቶችና መናፍቃንም ናቸው በሌላ በኩል ደግሞ ጀነት የራሷ የሆኑ ድምተኞች እስኪመጡላት ተጠባበቃለች ስለሆነም እነዚህ ሁለት ቦታዎች ማለትም ጀነትና ጀሃነም የየራሳቸውን ድምተኞች የሚጠባበቁ ሲሆኑ ተፈጥሯል ይህን አስመልክተው የወረዱ ብዙ የቁርአን አንቀጾችና ብዙ የተነገሩ ሐዲሶችም አሉ በዚሁ መሰረት የምንጀምረው በሱረቱ አሊ ኢምራን ላይ ስለ ጀነትና ጀሃነም የተነገረው በማስቀደም ይሆናል أعوذ بالله من الشيطان الرجيم وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين እጌታችሁ ወደ ሆነች ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነች ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ እዚህ ላይ የተዘጋጀች ስትሆን የሚለው የቁርአን አንቀጽ የሚያሳየን አሁን ተዘጋጅታ የተቀመጠች መሆኗን ነው ኃያሉ አላህ ይህችን ገነትን ትእዛዙን ለሚፈጽሙና ክልከላዎቹንም ለሚያከብሩ ባሪያዎቹ ደግሶ አስቀምጧታል ልክ በዚህ ቦታ ላይ እንደታደመ ሁሉ ጀነትም የተዘጋጀችው ለማንም ሳይሆን ለኛው ነው የተዘጋጀችውም አልሙተቁን ለሚባሉት የሐቅን መንገር ለያዙና የእስላምን ሃይማኖት ተቀብለው በተግባር ላይ ለቆሙ ነው ስለሆነም ኃያሉ አላህ እኛ መልካም ሰሪዎች ሆነን እስከተገኘን ድረስ ያለምንም ጥርጣሬ ጀነትን እንዳዘጋጀልን ማመን ይኖርብናል ኃያሉ አላህ በላዕላይ ገነት ውስጥ ቦታ ይሰጠን ዘንድ እንለምነዋለን በተመሳሳይ ሁኔታ ጀሃነም እንዲሁ ተዘጋጅታ ተቀምጣለች ሆኖም ግን ለሙስሊሞችና ለአማኞች ሳይሆን ለካሃዲያን ነው የተዘጋጀችው واتقوا النار التي أعدت للكافرين and feed the fire that has been prepared for the disbelievers ያቺን መቀጣጣያዋ ሰዎችና ድንጋዮች ሆነችን ሳትተባበቁ ለካሃዲያን ተደግሳለች الله ከዚያ አደገኛ ከሆነ የጀሃነም እሳት ፊታችን ተጠብቀልን ዘንድ አጥብቀን ለምነዋለን እንግዲህ ከዚህ የቁርአን አንቀጽ የምንወስደው ተግሳጽ አደገኛና አዋራጅ ከሆነችው የጀሃነም እሳት ራሳችንን መጠበቅ ያለብን መሆኑን ነው ይህንንም ለማድረግ የምንችለው አላህ የከለከለንን ነገሮች በመከልከልና የታዘዝነውን ደግሞ በመፈጸም ነው ስለሆነም ከዚህ አገላለጽ መረዳት የምንችለው የጀሃነም እሳት የተዘጋጀችና አሁንም ተደግሳ የተቀመጠች መሆኗን ነው ሲድረቱል ሙንተሃ ስለምትባለው ዛፍስ ምን ታውቃላችሁ ይህች ዛፍ የምትገኘው በሰማያት ውስጥ ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህችን ዛፍ በስጋዊ አይናቸው ተመልክተዋታል ከእርሷ አጠገብም ጀነት ትገኛለች መሐመድ ኢብኑ እስማኤል አልቡኻሪ በዘገቡትና አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ወደ ሲድረቱል ሙንተሃ በተወሰድኩ ጊዜ በጣም አስደናቂ የሆኑ ነገሮችን ተመለከቱ የዛፏን ቀለማት አይነትና ብዛት ከዚያ በፊት አይቻላውቅም ከዚያ በኋላም ወደ ጀነት ተወሰድኩ በዚያም ለምእመናን ተዘጋጅታና ተደግሳ አስተዋልኩ መብራቶቿ ከአንጸባራቂ ሉልና አንቁ የተዘጋጁ ሲሆኑ አፈሯ ደግሞ ምስክ ነው። በዚህ አይነት ሁኔታ ጀነት ለምእመናን ተዘጋጅታና ተሞሽራ በአይናቸው አይተዋታል። በሌላ መሐመድ ኢብኑ እስማኤል አልቡኻሪና በሙስሊም ኢብኑ ሐጃጅ በዘገቡትና አብዱላህ ኢብኑ ዑመር ረዲየላሁ ተዓላ አንሁማ ባወሩት ሐዲስ ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እያንዳንዳችሁ በቀንም ሆነ በማታ የጀነት ወይም የጀሃነም እድምተኞች መሆናችሁን ታውቃላችሁ። ይህንንም ከሞት እስክትቀሰቀሱ ድረስ ያለማቋረጥ ታያላችሁ። ይህም ማለት በመቃብራችን ውስጥ ሆነን በፍርዱ ቀን እስከምንቀሰቀስ ድረስ በየዕለቱ የጀነት መሆናችንን አላህ ሱብሓነሁ ወተዓላ አላህ ይወፍቀንና ወይም የጀሃነም መሆናችንን አላህ ይጠብቀንና እንድናውቅ ይደረጋል ማለት ነው። ለምን? ምክንያቱም ሁለቱም ተዘጋጅተው ተቀምጠዋልና። በተመሳሳይ ሁኔታ አልበራ ኢብኑ አዚብ ረዲየላሁ አንሁ ባወሩት ዝነኛ ሐዲስ አንድ አማኝ ሞቶ ነፍሱ ወደ ሰማይ ከወጣች በኋላ ስትመለስና ሙንከርና ነኪር የተባሉት መላእክቶች በቀብር ውስጥ ሰውየውን ጥያቄ ሲያቀርቡለት ይህ ሰው አማኝ ነውና ከሰማይ ሰማያት ኃያሉ አላህ እንዲህ በማለት ምስክርነቱን ይሰጣል፣ ባሪያዬ እውነቱን ተናገረ፣ ስለሆነም በጀነት ቦታ አዘጋጁለት፣ በመቃብር ውስጥም ከጀነት ማራኪ ሽታና ቀዝቃዛ የሆነ አስደሳች ንፋስ ይመጣለት ዘንድ መስኮት አብጁለት። በዚህ ሁኔታ ያ አማኝ ባሪያ ምቾት ያለው የቀብር ውስጥ ህይወት የጀነትን ጣፋጭ ሽታ ሲያገኝ በጣም ይደሰትና እንዲህ ይላል፣ ጌታዬ ሆይ ቂያማን አሁን አቁማት። ተመልከቱ፣ ይህን የሚለው በቀብር ውስጥ ሆኖ ሲሆን ለወደፊቱ ከዚህ እጅግ በጣም የተሻለ ነገር እንደሚገጥመው ስለሚያስብ ወይም ስለሚያውቅ ነው። Likewise, if it is a disbelieving servant, the cry will come out, my slave has spoken. በሌላ በኩል ደግሞ ከሃዲ የሆነ ባሪያ በቀብሩ ሲከተትና መላእክት ሲጠይቁት ኃያሉ አላህ ከሰማይ ሰማያት ሆኖ እንዲህ ይላል፣ ባሪያዬ ሐሰት ተናገረ፣ ስለሆነም በጀሃነም መቀመጫ አዘጋጁለት። እንዲሁም በቀብሩ ውስጥ ከጀሃነም እሳት የሆነ ወላፈን መልካም ያልሆነ ነፋስና ሽታ ይመጣለት ዘንድ መስኮትን አበጁለት። በዚህ ጊዜ ያ ከሃዲ ሰው እዚያ ውስጥ ሆኖ ስቃይ እየቀመሰ እንዲህ ይላል፣ ጌታዬ ሆይ እባክህ ቂያማን አታቁማት። ይህ ሰው ምንም እንኳን በቀብር ውስጥ ብዙ ብዙ ስቃይን እየቀመሰ ቢሆንም አላህ ቂያማን እንዳያቆማት ይማጸናል። ምክንያቱም ቂያማ ከቆመ የሚገጥመው መከራና ስቃይ እጅግ እጅግ ኃያልና ማለቂያ የሌለው መሆኑን ያውቃልና አላህ ይጠብቀን። ሌላው የጀሃነምና የጀነት መኖር የሚያረጋግጥልን በቡኻሪና ሙስሊም የተዘገበና በአብዱላህ ኢብኑ አባስ ረዲየላሁ አንሁማ የተወራ ሐዲስ እንደሚያስረዳን አንድ ጊዜ የአላህ መልእክተኛ እጃቸውን ወደፊት ዘርግተው በጉጉት የሆነ ነገር ለመውሰድ የሚፈልጉ መስለው ታዩ። ወዲያውም ደግሞ እጃቸውን በፍጥነት ወደ ኋላቸው ሰብሰብ አድርገው ሲሳቀቁ ተስተዋሉ። ተከታዮቻቸው ይህን ሁኔታ እንዲህ በማለት ያብራሩላቸው ዘንድ ጠየቋቸው፣ የአላህ መልእክተኛ ሆይ በመጀመሪያ እጆቹን የሆነ ነገር ለማንሳት እንደሚፈልግ ሰው በጉጉት ወደፊት ዘረጉ፣ በኋላ ደግሞ በፍጥነት ወደ ኋላው ሰበሰቧቸው፣ ይህ ምንድነው? እሳቸውም እንዲህ አሉ፣ እኔ የጀነትን ፍራፍሬ ተመለከትኩ፣ ከዚያ ዛፍ ላይ የተወሰነውን ፍሬ ቀጥፌ ላመጣላችሁ በመውደድ እጄን ዘረጋሁ። ያን ማድረግ ችዬ ቢሆን ኖሮ እስከ ዕለተ ሞታችሁ ድረስ ፍሬው ይበቃችሁ ነበር። ሆኖም ግን ወዲያው የጀሃነም እሳትን አየሁ። እንደዚህ አይነት አስደንጋጭ እና የሚያስፈራ እሳት በሕይወቴ ሙሉ ተመልክቼ አላውቅም። በሌላ አነስ ኢብኑ ማሊክ ባወሩትና ሙስሊም ኢብኑ ሐጃጅ በዘገቡት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ነፍሴ በእጁ በሆነችው ጌታዬ እምላለሁ፣ እኔ ያየሁትን ብታዩ ኖሮ ጥቂትን ብቻ ስቃችሁ ብዙ ታለቅሱ ነበር። ሰዎቹ ማለትም ተከታዮቻቸው እንዲህ አሉ፣ የአላህ መልእክተኛ ሆይ ይህ ጥቂትን እንድንስቅና ብዙ እንድናለቅስ የሚያደርገንን እርሶ ያዩት ምንድን ነው አሉ። እርሳቸውም የሚከተለው መልስ ሰጡ፣ እኔ የጀሃነምን አየሁ፣ ሆኖም ግን የአላህ እዝነት ስላለ እኛ ልናየው አልቻልንም። ብናየው ኖሮ ደግሞ ከፍርሃታችን የተነሳ ምንም ነገር መፈጸም አንችልም ነበር። ስለሆነም በአላህ እዝነት እነዚያን ትዕይንቶች ልናያቸው አልቻልንም። እንደዚያማ ቢሆን ሳያዩ የሚያምኑ ብፁዓን ናቸው ተብሏልና ከህዋሳቶቻችን በራቁ ነገሮች ማመናችን ነው ጥበበኞች የሚያሰኘን። አላህ በቁርአን ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ በነገሩ መሰረት ለምእመናንና መልካም ሰሪ ለሆኑ ሰዎች ጀነት ለሃጣንና ለእኩያን ደግሞ ጀሃነም የተዘጋጀላቸው መሆኑን ከልብ እናምናለን። ስለሆነም ሁሉ ጊዜም ጥረታችን መሆን ያለበት ጀነት ለመግባትና የጀሃነም እሳት ደግሞ ከላያችን ላይ ለመገፍተር ነው። ሁላችሁም የምታውቁትና ዝነኛ የሆነ ሙስሊም አህመድ ኢብኑ መሐመድ ኢብኑ ሐንበልና ሱለይማን ኢብኑ አሽዓዝ አቡ ዳውድ የዘገቡት ሐዲስ እንዲህ ይላል። አላህ ሱብሃነሁ ወተዓላ ጀነትን ከፈጠረ በኋላ ጅብሪልን እንዲህ ይለዋል፣ ጅብሪል ሆይ ውስጧ ለሚገቡ መልካም ባሪያዎቼ የደገስኳትን ሂድና ተመልከት። ከዛም ጅብሪል አለይሂ ሰላም በታዘዘው መሰረት ወደ ጀነት ሄዶ ከተመለከታት በኋላ ወደ ጌታው ተመልሶ በመሄድ እንዲህ አለ፣ በታላቅነትህ ይሆንብኝ፣ ወደ እርሷ ከመግባት ማንንም ቢሆን የሚቀር አይኖርም። ከዚያም ሀያሉ አላህ ጀነትን ዙሪያዋን በጣም አስቸጋሪ በሆኑ ነገሮች መከራ፣ እንዲሁም የሰው ልጆች ሊሰሯቸው በማይፈልጓቸው ነገሮች እንድትካበብ አደረገ። የሰው ልጅ ሲባል በተፈጥሮ አላህ የሚወዳቸው ነገር ግን ለእርሱ ነፍስና ስሜት የማይመቹና የሚያስቸግሩ የሆኑ መልካም ምግባራትን መፈጸም አይወድም። ስለዚህ ጀነትን ያካበቧት ይህና ይህን የመሳሰሉ እንዲሆኑ አደረገ። ከዚያም ጅብሪልን ጠራውና ሂድና አሁን ጀነት ምን እንደምትመስል ተመልከታት አለው። So it's paradise. And he says it different. He says all forms of hardship around it. ጅብሪልም አለይሂ ሰላም ጀነትን እንደታዘዘው ሄዶ ከተመለከታት በኋላ ተመልሶ ወደ ጌታው በመምጣት እንዲህ አለ፣ ጌታዬ ሆይ በልቅና ይሆንብኝ፣ ማንንም ወደ እርሷ ይገባል ብዬ አላስብም። ሱብሃንአላህ። ጅብሪል ይህን ሊናገር የቻለው ለምንድን ነው? ምክንያቱም ጀነት የተከበበችው በብዙ አስቸጋሪ ነገሮች፣ እኛ ልንሰራቸው በማንወዳቸው ነገሮች ነው። እኛ አስቸጋሪ በሆነ ቀን መጾም አንወድም። ለሊት ተነስተን ተሐጁድ መስገድ አንፈልግም። ከገንዘባችን ላይ ሰደቃ ማውጣት አንፈልግም። ይህም አንወድም። ሆኖም ግን አላህ ይህን እንድናደርግ ይፈልጋል ይወዳልም። But this is what will get you into paradise. And likewise, when he created hellfire, he said, Jibril. እነዚህን የመሳሰሉት ናቸው እንግዲህ አስቸጋሪ የሚባሉትና ጀነት የተከበበባቸው ነገሮች። በተመሳሳይ ሁኔታ አላህ ሱብሃነሁ ወተዓላ ጀሃነምን እንደፈጠረ ጅብሪልን አለይሂ ሰላም ጠርቶ ሂድና ተመልከታት አለው። ጅብሪልም አለይሂ ሰላም እንደታዘዘው ሄዶ ከተመለከታት በኋላ ተመልሶ ወደ ጌታው በመምጣት እንዲህ አለው፣ በልቅና ይሆንብኝ፣ ማንም የእርሷን ሁኔታ የሰማ ወደ እርሷ ፈጽሞ አይገባም አለ። በዚህ ጊዜ ሀያሉ አላህ ጀሃነምን ዙሪያዋን ነፍስ በምትሻው አማላይና ማራኪ ነገሮች ሁሉ አጠራት። ነፍስ ልትሰራ በምትወዳቸውና በምትዘናበልባቸው ነገሮች ዙሪያዋን ከበባት። እነዚህ ነገሮች ሐራም የሆኑ ነገሮች ሲሆኑ ነፍስ ደግሞ ሐራም የሆኑ ነገሮችን መፈጸም ያስነስታታል። ነፍስ እንደሚታወቀው ቀላል ያልተጨናነቀ ምቹ የሆነ እንዲሁም ማንኛውም ደምነፍሳዊና ስጋዊ ስሜትን መፈጸም ትወዳለች ያስደስታታልም። ከዚያ በኋላ አላህ ጅብሪልን እንደገና ሄዶ ጀሃነምን እንዲመለከታት አዘዘው። ጅብሪልም ሄዶ ካያት በኋላ እንዲህ አለ፣ በልቅና ይሆንብኝ፣ ከእርሷ የሚድን ሰው አለ ብዬ አላስብም። አላህ ከዚህ አይነቱ ውርደት ይጠብቀን። ወንድሞቼና እህቶቼ ወላሂ አባባል በጣም አደገኛና አስቸጋሪ የሆነ አባባል ነው። ወላሂ በእያንዳንዷ የህይወታችን እንቅስቃሴ ይህን ጉዳይ አሁን ይህን የተደገሰልንን የጀሃነም ጉዳይ ልንዘነጋው አይገባንም። በየጊዜው ልናስተነትነው ልናስብበትና በቅጡም ልንዘጋጅበት ግድ ነው። በእያንዳንዱ ሁኔታችን የምናየው የምንሰማው የምናስበውና የምንጨብጠው ነገር ሁሉ ሐራም ከሆነ እንዴት ከዚህ አደጋ ልናመልጥ እንችላለን? ይህ ማለት የሰው ልጅ ነፍስ በአጠቃላይ ወደ መጥፎ አዝማሚያ ያዘነበለች ናት ማለት ነው። ስለሆነም በማንኛውም ጊዜ ሐራም የሆነ ነገር ከፊት ለፊታችን ሲመጣና ሲጋፈጠን ጅብሪል ቀደም ባለው ሐዲስ የተናገረውን ማስታወስ ይኖርብናል። እንዲሁም መልካም የሆኑ ነገሮችን ለመስራት ነፍስያችን ሲከብዳት ካስተዋልን እንደገና ጅብሪል ጀነትን አስመልክቶ ቀደም ባለው ሐዲስ የተናገረውን እናስታውስ። Regarding the hardships. ይህም አላህ በጀነት ዙሪያ ያስቀመጣቸውን አስጀጋሪና ተፈታታኝ የሆኑ ነገሮችን የሚመለከት ነው። ወንድሞቼና እህቶቼ ጀሃነም ልንገምተው ከምንችለው በላይ የመከራ፣ የሐዘን፣ የስቃይ፣ የቅጣትና የአበሳ፣ የቁጭት፣ የዋይታና የለቅሶ ቦታ መሆኑን እናስታውስ። ይህ ሁሉ ዘላለማዊ ቅጣት ፈጽሞ በቃላት ሊገለጽ የሚችል አይደለም። ሃያሉ አላህ ይህንን የተጋጋመ እሳት የተሞላበት አዘቅት ለካህዲያን፣ መናፍቃን፣ ለእኩያን፣ ሰይጣናዊ ድርጊቶችን ለሚፈጽሙ፣ ለስሜታቸውና ለስጋቸው ላደሩ ሰዎች ነው ያዘጋጀው። ሃያሉ አላህ ይህንን ሲገልጽ እንዲህ ይላል። هذا وإن للطاغين لشر مآب جهنم يصلونها فبئس المهاد. This is so. And for the طاغون تتماموچم በጣም የከፋ መመለሻ አላቸው። ይህ ቦታ ለድንበር አላፊዎች፣ ለኃጢያተኞችና የአላህን ትእዛዝ አሻፈረኝ ላሉ መመለሻ የሆነ አሳዛኝ ቦታ ነው። ጀሃነም በርግጥም አቃጣይና የስቃይ ቦታ ነው። እስቲ ይህን ጉዳይ በሚገባ እናስተንትነው ወገኖቼ። ከአላህ ሱብሃነሁ ወተዓላ ወዲያ እውነትን የሚናገራለን ወንድሞቼ፣ እናቶቼ፣ ለመሆኑ ጀሃነም ምንድን ነው? ጀሃነም የመጨረሻ የውርደት፣ የኪሳራ፣ ዘላለማዊ የሆነ አካላዊና መንፈሳዊ ፍዳን መክፈያ ቦታ ነው። ጀሃነም በርግጥም ከእጆችና እግሮች ላይ ካቴናው ለአንድ ጊዜ እንኳን የማይወልቅበት ዘላለማዊ እስር ቤት ነው። ለመሆኑ የዚህን ዓለም እስር ቤት ወይም ወህኒ እናውቅ የለምን? አሁን እንዴታ እናውቃለን እንጂ ብዙ ወህኒዎችን አይተናል። ታዲያ እዚያ ውስጥ የሚገቡ ምን አይነት ሰዎች ናቸው? አሁን ንቅዘትና ኃጢአት፣ በደልና ድንበር ማለፍ የታየባቸው ሰዎች አይደሉምን? እርግጥ ነው የፖለቲካ እስረኞች፣ ስልጣን እንዳይቀናቀኑ ዘወር የተደረጉ ወዘተ ይኖራሉ። በዚህ ዓለማዊነት በሚንጸባረቅበት የፍርድ ሂደት ተከሳሽ ይኖራል። አቃቢ ሕግ፣ ጠበቃ፣ ከዚያም ዳኞች ይሰየሙና ጉዳዩ ይታያል። በመጨረሻም ጥፋተኛ ሆኖ የተገኘው ወደ ወህኒ ይወረወራል። አለቀ። ሆኖም ግን ይህ ሂደት ነፃና ትክክለኛ ነው ማለት አይቻልም። እንዲያውም ብዙውን ጊዜ ለሙስና ብሎም ለአድሎ የተጋለጠ ነው። ዳኛው ፍርድ እንዲያጣምም የሆነ ነገር ሸጎጥ ይደረግለታል። በዚያ መሰረት አዳልቶ ይፈርዳል። ምክንያቱም ስርዓቱ ራሱ ንቅዘት የሰፈነበት የሰው ልጆች ያዋቀሩት በጉድለት የተሞላና የኩፍር ስርዓት በመሆኑ ነው። ስለሆነም ይህንን በዚህ ዓለም ላይ አለ የምንለው የፍትህ ሂደት ችግሮች የበዙበትና ንቅዘት የሞላበት ነው ብንል አጋነናችሁ የሚለን የለም። ሆኖም ግን በቀጣዩ ዓለም ፍርዱ ሁሉ ሐቅን የተመረኮዘ ብቻ ነው። የፈራጆች ሁሉ ፈራጅ የሆነው ኃያሉ ጌታ አላህ ፍርድን፣ ፍትህን ያሰፍናል። እርሱ የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ እርሱ ልዑልና የፍርዱ ቀን ባለቤት የሆነው በዚያ ዕለትም ሁላችንንም ይዳኘናል። ያኔ ታዲያ 50 ዶላር በእጃችን ይዘን ለአንዱ ዳኛ ሸጎጥ ማድረግ አይቻልም። እንዲህ አለ የዘቀጠ አካሄድ በዚያ ዕለት አይኖርም። በዚያ ዕለት ፈላህ የሚያወጣን መድህን የሚያስገኝልን ብቸኛ ሁኔታ የሰራነው መልካም ስራ ብቻ ነው። እዚያ ዘንድ ብዙ ገንዘብ ይዞ መገኘት አይቻልም። ገንዘብም ሆነ ዝምድና ፈላህ አያወጡምና በዚያ አስደንጋጭ ቀን ሽንጡን ገትሮ የሚሟገትልን መልካም ስራችን እንደመሆኑ አቅማችን የቻለውን ሁሉ ሰርተን ማሳለፍ አለብን። በዚያ ሁኔታ ጌታችንን ከተገናኘን እውነተኛዋ መቀመጫችን ጀነት ናት። አላህ ይወፍቀን ዘንድ ከልብ እንለምነዋለን። ሆኖም ግን ለኃጢአተኞችና ድንበር አላፊዎች ምንም አይነት መጠጊያ፣ መሸሻ የሚሆን ተገን አይገኝም። ሀያሉ አላህ እንዲህ ይላልና ربنا إنك من تدخل النار فقد أخزيته وما للظالمين من أنصار. ጌታችን ሆይ አንተ እሳት የምታገባው ሰው በእርግጥ አዋረድከው፣ ለበደለኞችም ምንም ረዳቶች የሏቸውም። ለመሆኑ ጀሃነም የምትገኘው የት ይሆን? ይህን ለመመለስ የሚችል ማንም የለም። የትኛውም ሼህ፣ ባለ መዝሐብ፣ መምህር፣ ሙስሊምም ሆነ ሙስሊም ያልሆነ ማንም ሰው ትክክለኛውን የጀሃነም አቅጣጫ መናገር የሚችል የለም። ኢማም ሲዩጢ አላህ ይዘንላቸውና እንዲህ ብለዋል፣ ጀሃነም የት እንዳለች አትመራመሩ። በሌላ አባባል የጀሃነምን አቅጣጫ በመፈለግ ጊዜያችሁን አትግደሉ፣ ይልቁንስ ከእርሷ የሚያርቃችሁን ስራ ስሩ ማለታቸው ነው። ምክንያቱም ይህንን ከአንዱ ፈጣሪ በስተቀር በትክክል የሚያውቅ የለምና። አላህ እንድትሆን በፈለገበት ቦታ ላይ እያጋገመ አስቀምጧታል። እኛ የትስ ብትሆን ምን አስጨነቀን? ዋናውና ትልቁ ነገር እርሷ ውስጥ ከሚያስገባ ሥራ መራቅ ነው። ስሟን በተመለከተ ግን ብዙ አይነት መጠሪያ እንዳላት መናገር ይቻላል። ከዚህ በመቀጠል አላህ ካሻ የተወሰኑትን ስሞቿን እየዘረዘርን ለማየት እንሞክራለን። እያንዳንዱ መጠሪያዋ የእርሷን አስፈሪነትና አደገኛነት የሚያሳየን ስለሆነም ስለ ጀሃነም ሲወሳ ልባችን ሊፈራ አካላችንም ሊሸማቀቅ ይገባል እንጂ ዘና ልንል ከቶም አይገባንም። ይህ ጉዳይ ሊስተባበል የማይችል ሐቅ ነውና ወንድሞቼ እናቶቼ፣ ስለሆነም በዚች ምድር ላይ ካሉት መጽሐፍት ሁሉ በትክክለኛነቱና ሐቅን የያዘ በመሆኑ ተወዳዳሪ የሌለው የሆነውን ቁርአንን በማንበብ ከዚያ ውስጥ የጀሃነምን ልዩ ልዩ መጠሪያዎች ለማውጣት እንጥራለን። ሀያሉ አላህ በቁርአን የዘረዘረልን ሊያስጠነቅቀን፣ ሊገስጠን፣ ሊያስተምረን በመሻቱ እንጂ ድምጻችንን እያሳመርን እንዲሁ ብቻ አንብበን እንድናደምቀው አይደለም። ፈጽሞ እንደዚህ አይደለም። ከዚያ ይልቅ ከስሜት ህዋሳታችን በራቀው በገይብ እንድናምን ሊያስተምረን ፈልጎ ነው። ስለሆነም የመጀመሪያው የጀሃነም መጠሪያ እሳት የሚለውን ከቁርአን እናዳምጥ። والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون. But those who disbelieve and belie in our revelations, in our verses, in the Quran, in the message that was brought to Muhammad صلى الله عليه وسلم, indeed they are the dwellers of the fire. በእኛ የካዱና ያስዋሹ ጀሃነም ዘላለም ዘውታሪ ሲሆኑ ይገባሉ። እነዚህ ካዲያን በዚህ በተወረደልን ቁርአን ያስተባበሉ ሆኖም ግን ለሙሐመድ ሰለላሁ ዐለይሂ ወሰለም የተወረደላቸው ይህ የአምላክ ራእይ እንደሚነግረን ከሆነ እነርሱ ከዚያ የሰዓት ቅጣት መውጫ የላቸውም፣ ለዘላለም እዚያው ይኖራሉ። ሌላው የዚህ ቅጣት ቦታ ስም ጀሃነም የሚል ነው። ይህም ብዙ የቁርአን ክፍል ውስጥ በተደጋጋሚ ተጠቅሷል። እኛ ስለ ጀሃነም በሰማን ቁጥር አውዙ ቢላህ ሚን ዛሊክ ማለት አለብን። በሐዲስ እንደተጠቀሰው ነብዩ ሰለላሁ ዐለይሂ ወሰለም ከፈጅር ወይም ሱብሂ ሰላት በኋላ ለሰባት ጊዜ ያክል አላሁመ ኢና አውዙ ቢከ ሚን አዛቢ ጀሃነም የሚለውን ዱዓ ያደርጉ ነበር። ይህም ሲተረጎም አላህ ሆይ ከጀሃነም ቅጣት በአንተ እጠበቃለሁ ማለት ነው። ስለዚህም ስለ ጀሃነም ስንሰማ ከዚያ አላህ እንዲጠብቀን ዱዓ ማድረግ አለብን። جهنم يميلون مترى كقرآن استنسمع بسم الله نافع إن جهنم كانت مرصادا. Indeed hellfire. Look at these words. Is a place جهنم مترى بكيا سفرانات. እንግዲህ እስኪ ይሄን አዳምጡ። مترى بكيا አድፍጣ የምትጠብቅ ቦታ ናት። جهنم ማለት ተዝቆ የማያልቅ መከራ የተደረደረባት የድንበር አላፊዎች መቀጫ ቦታ ናት። ይህም ማለት አንድ ጊዜ ወደ እርሷ ውስጥ የገባ ሰው ዙሪያውን ታካብበውና መውጫ በማሳጣት ፍዳውን ታሳየዋለች ማለት ነው። ከላይ ከታች ከግራ ከቀኝ መውጫ ቀዳዳ የሚባል የሌለበት አስጨናቂ የሆነች ቦታ ናት። እዚያ ከገቡ የመውጫው ነገር ጭንቅ ነው። للطاغين مآبا ህግ ተላላፊዎችና የእኩይ ምግባር ባለቤቶች ለብቻቸው ሆነው ቅጣታቸውን የሚቀምሱባት ስፍራ ናት። لابثين فيها أحقابا በውስጧ ብዙ ዘመናት ነዋሪዎች ሲሆኑ لا يذوقون فيها بردا ولا شرابا they shall not have in it whatsoever anything በውስጧ ቅዝቃዜንም መጠጥንም አይቀምሱም። ቀደምተኞቿ አንድ ጊዜ በውስጧ ከገቡ ቅዝቃዛ የሚባል ነገር ፈጽሞ አያገኙም። እንዲሁም የሚጠጣና ጥምን የሚቆርጥ ቅዝቃዛ መጠጥ አይሰጣቸውም። የጀሃነም ሰዎች የሚመገቡትን የሚጠጡትንና የሚለብሱትን ልብስ አስመልክተን በአላህ ፍቃድ ብዙ ነገሮችን እንወያያለን። إلا حميما وغساقا جن موقهاننا جني قمصالو እንግዲህ ተመልከቱ የሚጠጣ ቀዝቃዛ ነገር የለም ከምን በስተቀር እጅግ የፈላ ከሆነ ውሃ በስተቀር እንዲሁም ቆሻሻ እጅግ ዘግናኝና አስቀያሚ ሆነ ከሰዎች ቁስል የሚወጣ እጅን ይጠጣሉ። ለመሆኑ ይህ የፈላ ውሃ ምን እንደሆነ ታውቃላችሁ? ፈጽሞ ከምድራዊ የፈላ ውሃ ጋር አታነጻጽሩት። ያኛውና ይህኛው ፈጽሞ የተለያዩ ናቸው። የሙቀታቸው መጠን 70 ለአንድ ነው። 70 እጅ ለአንድ እጅ ማለት ነው። ይህ ማለት የጀሃነም ውሃ በ69 እጅ ከምድራዊ ውሃ የፈላ ነው ማለት ነው። እዚህ የፈላ ውሃ ቆዳችንን ሲነካን ምንድነው የሚደርስብን? እኛ የሙቀቱ መጠን አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ተብሎ አይገለጽም። ብረትን የሚያቀልጥ የሙቀት መጠን ነው እዚህ ያለው ወንድሞቼና እህቶቼ። እናም የፈላ ውሃና የቁስል እጅ ምን ማለት ነው? በአላህ ፍቃድ ይህን ሁሉ ነገር ሁላችን የምናይበት ጊዜ ሩቅ አይደለም። الله كزيا يتبقوا سيقر جزاء وفاقا تسمامي من دار من الدالو يخلو ليهون يشالو لهم دنو ملسو الزيهن يهلو سينباب يسمانو نو وكياتهم سووش يساروت بنبروت اكوي مقبارات شو يتنسانو الله سبحانه وتعالى اندى نفتسم يميا زميهنن سيهون انيا دقمو يهنيون نفتسم هلن እርሱ ይሄኛውን አድርጉ ሲለን እኛ ያኛውን እናደርጋለን። ስለሆነም ይህ ሁሉ መከራ የሚገጥመን እጆቻችን ባስቀደሙት ኃጢአት የተነሳ ነው። ይህ በራሳችን እጅ ያመጣነው መዘዝ ነው። ወንድሞቼና እህቶቼ ይህን ጉዳይ በአንክሮ እንድትመረምሩ ትሻለሁ። በሚገባ አድምጡ። አላህ ከኛ የሚፈልገው ምን እንደሆነ በሚገባ ተገንዘቡ። ነገ በፍርዱ ቀን ምንም አይነት ምክንያት ማቅረብ አይቻልም። ስካውን በተነበበላችሁ የቁርአን አንቀጽ ሁሉንም ነገር በግልጽ ሰምታችኋል። ትገነዘቡታላችሁም። ወደፊት መከራ የሚገጥመውና አሳሩን የሚያየው ይህንን ሁሉ ከሰማ በኋላ እንዲህ በማለት ያንኳረፈ የሚተኛው ነው። ምንም እንዳልሰማ እንዳልተነገረው ሁሉ ግድ ሳይሰጠው እንቅልፉን የሚለጥጥ ብዙ መከራን ይስቃል። ወላሂ ቀን ይመጣል ምን ነው መልካም በሰራው የምንልበት ቀን። ሆኖም ግን يعني إذا جيتنا ساعته رفضوا لنا إنهم كانوا لا يرجون حسابا النرسو مرمراي ما يفرون برنا النزيه سووش يمرمرا كان اندال لنا يهنك أنا اتشاوم مقناني تاتشاون يرسون برو غزيات شاون هلو وداكي يمماي ربا قوشاشا ركاش بهونا نقرلا يسالفون برو ማንኛውም አላህ የማይወደው ነገር ምን ይባላል? የማይረባ ጥቅም የሌለውና እንቶ ፈንቶ ብቻ ነው። وكذبوا بآياتنا كذابا and likewise they belied they belied ባንቀጾቻችንን ማስተባበልን አስተባበሉ። ተመልከቱ ወንድሞቼና እህቶቼ ሰዎች ያላህን አንቀጾች በየጊዜው ያስተባብላሉ። አንዱን ለምሳሌ ተጋብላችሁ አላህን ፍራ ብትሉት ወዲያ በል ይላችኋል። አላህን ፍራ ወደዛ በል ባክ። ቀብር ውስጥ ከገባ በኋላ ሙንከርና ነኪር የሚባሉ መላእክቶች ይዙት የተላኩልህ ለብየ ማናቸው ሲባል የሆነ ሰው ነግሮ ይነበብ መሐመድ መሰለኝ ስማቸው ይላል። እና ይሄንን የምትጠብቁት በእውነቱ መሆን ያለበት ይሄ ነው። መብላት፣ መጠጣት፣ መልበስ፣ መሳቅ፣ መጫወት ማላገጥ በቃ ሌላ ምንም የሚያስጨንቃቸው ነገር የለም። ከዚያም 7 ሰዓት ላይ 8 ሰዓት ላይ ሲደወል ባክህ ቢዚ ነኝ ሰዓት የለኝም ይላል። በዛ ዛዛታ ውስጥ መሆኑ ለርሱ በቃ ትልቅ ስራ ነው። وكل شيء احصيناه كتابا ነገሩንም ሁሉ የተጻፈ ሲሆን አጠቃለን ነው። ሀያሉ አላህ የሚለን እያንዳንዱ የሰው ልጅ ስራ ትንሹም ትልቁም በመጽሐፍ ውስጥ ተመዝግቦ ይገኛል ነው። ሁሉም ነገር ትንሹ መካከለኛው ትልቁ ስራችን ሁሉ ተመዝግቦ ተቀምጧል። ይሄንን ማንንም ሊደብቀው አይችልም። የሰው ልጅ በፍርዱ ቀን መዝገቡን ሲያይ ደንግጦ ይህ ምንድነው? ትንሹንም ትልቁንም የማይተው ምን አይነት መዝገብ ነው ይላል። ታዲያ ይህ ምን ያደርጋል? ዘግይቷልና فَذُوقُوا فَلَن نَّزِيدَكُمْ إِلَّا عَذَابًا So taste the result of your evil ቅመሱም ቅጣትን እንጂ ሌላና ንጨምርላችሁም ይባላሉ። የሥራችሁንም አስቀያሚ ሆነ ዋጋ ቅመሱ ይባላል። ይህ የማይቀር ነው። الله بفردك أن انديها عينة كتات كميسة تاتشو سووش أن نادر قنن تيقوا لن سوستن يا جهنم سم جحيم يميلو سيهون يمينك ألك ألسات يميل ترقوا مين يزوان هيالو الله انديه لان As the Almighty Lord mentions, وَبُرِّزَتِ الْجَحِيمُ لِمَنْ يَرَى And the hellfire, the blazing fire, will be made apparent. جهنمم لم يعيسو بتجلس أشجزي. بزيا أسفر لت متنك ألك ألوا جهنم لم يملك تاتلو جلس هنا قردوس عين وربات لهلو يمت التاي هنا تكرر لج. كزيام كهاديان هنا بحارا مستزفق عين ورسوج جهنم لما جم راجزي ملك تاتوال. بزيام جزيم برك يزاتوال. هنوم جن يا من مواجه اللوم إلهي جهنم سندقمو بئس المسير ميلونو إهم مالت مدفو من ملشا وإهم مرقا مالتنو حيالو الله عنده لال وإذ قال إبراهيم رب اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قال ومن كفر فأمتعه قليلا ثم أضطره إلى عذاب النار وبئس المصير And remember Ibrahim عليه السلام when he said to his Lord, My Lord, Ibrahim بعدك زي أستاوز يتأي هوي يهنن تتثنى عقرات رجع يتسابوتشنم كرسو با الله النار مجرشاو كان يعمنون سو كفريوتشو ستاو اللهم يكادون سو ستو علو كيف نمتكم علو كزيام ورئسات كتاتا ستقو علو من تكفى من ملشا علي الله سبحانه وتعالى لإبراهيم إياكي ميكة تلو مرشي ستال النزيان كهاديان بتملكة بزيج بكربيتو علم تنشن اندي تاكمو تواتشو علو كزيام ورئسات كتات ملساتشو علو يهم من ملشا يكفاي هنا ساتنو تملكتو يهن يامارا قرالت በርሱ የካዱትን ሰዎች የተወሰነ ጊዜ እንዲጠቀሙ ያደርጋቸዋል ከዚያም ወደ ተጋጋመ እሳት ውስጥ ይጣላሉ እስቲ አንድ ነገር ልጠይቃችሁ እናንተ ዘላለማዊ ተድላን ነው ወይስ ዘላለማዊ ስቃይን የምትመርጡት ይህ ግልጽ ነው በተፈጥሮ ማንንም ቢሆን መልካምን ነገር እንጂ መጥፎ ሁኔታን የሚመኝ አይገኝም ለምሳሌ ትዳርን ብንወስድ ትዳርን እንድንመሰረት የሚያደርገን ግፊት ደስታ መሻት ነው በዚህ አይነት ትዳርን መሰረታለን ከዚያም ጊዜው ያለፈ ቀናት እየኮበለሉ ሲሄዱ ያ የታሰበው ፍጹማዊ ደስታ ብዙ የሚጨበጥ ሆኖ አይገኝም ምክንያቱም በዚች ምድር ላይ ዘላለማዊ ደስታ አይገኝምና ኑሮ ከዚያ ከዚህ ሲያደርገን በወንዱም በኩል ሆነ በሴቷ ጉለቶች መታየታቸው አይቀሬ ነው ሆኖም ግን በጀነት ሁኔታው እንደዚህ አይደለም ዘላለማዊ ደስታና ምቾት ነው ያለው በሌላ በኩል ጀሃነም ደግሞ የዘላለማዊ መከፋትና የስቃይ ሀገር ነው ስለዚህ አላህ የሚነግረን ከሃዲያን በዚህች ዓለም አነስተኛ የሆነች ደስታን ሊቀምሱ እንደሚችሉና መጨረሻቸው ግን አሳዛኝ ወደ ሆነው ዘላለማዊ ቅጣት ማምራት መሆኑን ነው በጣም ደስተኛ ነው የሚባለው ከሃዲ ሰው መላእክት በፍርዱ ቀን ይዙትና አንድ ጊዜ ጀሃነም ውስጥ አስገብቶ ያወጡታል ከዚያም እንዲህ በማለት ይጠይቁታል በምድር ዓለም ይያለ ተደስተህ ታውቅ ነበርን እሱም ይላል ፈጽሞ ተደስቼ አላውቅም ፈጽሞ ይላል ምክንያቱም ለጥቂት ደቂቃዎች ወይም ሰከንዶች ጀሃነም ውስጥ ገብቶ የቀመሰው መከራ የምድር ዓለሙን የህይወት ሙሉ ደስታውን እጅግ ምን ስለሚያደርግበት ነው ሌላው የጀሃነም ስም ቢእሰልሚ ሃዴ የሚለው ሲሆን ይህም ማለት መጥፎ ፍራሽ ማለት ነው وإذا قيل له اتق الله أخذته العزة بالإثم فحسبه جهنم ولبئس المهاد درسو اللهم فرابت بالم جزي تئبيتو بهاتئات سرانا يتقفى فوالج جهنم بكيونات ارسوام برقد كفاش من تافنات اوني من نايو نقر من دنو عندن سو تقابلاتشو اللهم فراون دمي هوي باك اللهم فرابت تلوت كرلا ترقوني ميايو باكاتشو يهانكس በእናንተም ላይ ተግባራዊ እንዳይሆን ተጠንቀቁ ስለሆነም ይህን የተዋበ የቁርአን አንቀጽ በጽሙና እንድንመረምረው እንድናስተነትነውና ትኩረት እንድንሰጠው አደራ አላችኋለሁ ምክንያቱም አንቀጹ ስተት ላይ ወድቀው ወደ እሳት ከመጣሉት መንጋዎች ውስጥ እንዳያስገባን መጠንቀቅ ስላለብን ነው ሌላው የጀሃነም ስም ደግሞ አሳኢር ይባላል ይሄም የሚንቀለቀል እሳት ማለት ነው وكذلك اوحينا اليك قرانا عربيا لتنذر ام القرى ومن حولها ومن حولها وتنذر يوم الجمع لا ريب فيه فريق في الجنة وفريق في السعير and we have reviewed here እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢያው ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የለበት ሲሆን ልታስጠነቅቅ አረብኛ የሆነን ቁርአን ወደ አንተ አወረድነው ከነርሱም ከፊሉ በገነት ውስጥ ከፊሉም በእሳት ውስጥ ነው ሌላው የጀሃነም መጠሪያ ደግሞ በኢሳል ይወርዳል መውሩድ የሚለው ሲሆን ይህም ወደ እርሷ የሚሄዱትን ሁሉ የምታሰባስብ ማለት ነው يقدم قومه يوم القيامة فأوردهم النار وبئس الورد المورود بتنسى ايكن فرعون حزبوچون يقدمال ود اساتهم ياورداچوال يميغبوبتم اغباب مننيا كفا سلوهنم بفردو كن با الله لا يبالانطا تدرغو يتيازو نغروچ ويم طاوتات تگجوچاچون يمرو እዚያ የጀሃነም ዛት አዘቅት ውስጥ አብረው ይጣላሉ ለምሳሌ መስቀልን ሲያመልኩ የነበሩ መስቀሉ እየመራቸው ጀሃነም ይገባሉ ላምን ሲያመልኩ የነበሩ ላሟ እየመራቻቸው ጀሃነም አብረው ይገባሉ በዚህ አይነት ማንኛውንም ነገር ጣውት አድርገው ያዙ ያ ጣውታቸው እየመራቸው ወደ ጀሃነም ተያይዘው ይገባሉ ይህም ታላቅ ውርደት ነው ሌላው ለጀሃነም የተሰጠ መጠሪያ ሱዑዳር የሚለው ነው ይህም መጥፎ ሀገር ማለት ነው والذين ينقضون عهد الله من بعد ميثاقه ويقطعون ما امر الله به ان يوصل ويفسدون في الارض أولئك لهم اللعنة ولهم سوء الدار النزع يا الله إن قال كدان كتبك أبو هلا يميها فرسو اللهم من ديك أتل برسو عزازو النقر يمي كورتو بمدر الله يميها بلاشو النزع لأن نرسو رقمان على لباتشو لأن نرسو مدفاقر جهنم على لحتشو للاوي جهنم سيامي دقمو طار البوار يمي سيهون ትርጉሙም የጥፋት ሀገር ማለት ነው አላህ በሱረቱ ኢብራሂም ቁጥር 28 ላይ እንዲህ ይላል አላን ተራ ኢላ ለዲነ በደሉ ኒዕመተላሂ ኩፍራ ወአሐሉ ቀውመሁም ዳረል በዋር ወደነዚያ የአላህን ጸጋ በክህደት ወደለወጡት ህዝቦቻቸውንም በጥፋት ሀገር ወደ አሰፈሩት ወደ ቁረይሾች አላየህምን በዛሬው ጊዜ እንዲህ አይነት ብዙ ሰዎችን እዚህም እዚያም እናያለን እናንተ በመልካም ሁኔታና ቀጥተኛውን ጎዳና ይዛችሁ ሳለ እንደምንም ብለው የጎተቱ ወደ ሰይጣናዊነት እርጉምነትና ወራዳነት ይወስዷችኋል ስለሆነም ጓደኛችሁ ማን እንደሆነ በሚገባ መርምሩ ከቀና ሰዎችም ጋር ብቻ ወዳጅነታችሁ መስርቱ በሌላ በኩል ግን ሰይጣናዊ መንገድን የሚከተል ሰው ማለትም አላህን የማያስተውስ ስለ ሃይማኖት ወይንም ዲን ጉዳይ ግድ የሌለው ስለመጪው ዓለም ምንም የማይጨነቅና ወሬው ሁሉ dunia dunia አሁንም dunia ከሆነ ሰው ራሳችሁን አርቁ ይሄ ሰው መልካም የሆነ ባልንጀራ ሊሆናችሁ አይችልም ስለሆነም እነዚያ አላህ የሰጣቸውን ጸጋ የለወጡና ከመቀናታቸው በኋላ የጥመትን መንገድ የመረጡ ሰዎች የሚገቡት በዚህ ዳሩል በዋር ተብሎ በተጠቀሰው ስፍራ ነው ማለት ነው ሌላው የጀሃነም ስም ደግሞ በኢሳል ቀራር የተባለው ነው ይሄም በሱራ ኢብራሂም ቁጥር 29 ላይ ተጠቅሶ ይገኛል جهنم يصلونها وبئس القرار حجرتهم يميغبوا ستون جهنمنات من تكفى مرجيا الىو لجهنم متراننس لياغلغل يميتل سيامي اسموم تبلو بالقران يتكسو نو ترغوم يميانغبغب وين يمياقاتل نفاس اندمالت نو والجن خلقناه من قبل من نار السموم and the jinn we created up for jannanum kaza befit ciise lebet kohona nebelbal fetternu ilaw metrewa degmo azwa ترجمهم نادي دي هون التساعات مالت سيهون عندما يكتلوا تتقصوال كلا إنها لضا and by no means it is no more than a blade يكلكل أرسوا أساتيتو للضوانات إلاو سموا سكاري بالان يهم يتقاقا متشساتي ميل ترقومي الزلانو سأسميه سفر وما أدراك ما سفر I shall cast him بسكار وست بهرقت عقبو عالو سكار من الدهونة چمن عصاوبك لا تبقي ولا تذر اغسبي تاغني تشوهلو اتاسكرم اتتاومم لواحة للبشر قدام بطام اكساينات عليها 19 درسوم لاي 19 زبنيوچ አሉባት እነዚህ ነጀሃነም 19 ዘበኞች አስመልክተን በሰፊው እንነጋገራለን ኢንሻአላህ ሌላኛው ጀሃነም መጥሪያ አልሃውያ ይባላል ሃውያ ማለት አዘቅቷ በጣም የራቀ የእሳት ጉድጓድ ናት ወአማ ማን خفت موازينه فامه هاويه ሚዛኖች የቀለሉበት ሰውማ መኖሪያው ሃውያ ናት ወአማ አድራከ ማ ሂየ እሷ ምን እንደሆነች ምን አሳወቀ ናሩን ሃሚያ እሷ በጣም ተኳሳሳት ናት ኢንሻአላህ የመጨረሻው ጀሃነም ስም ደግሞ አልሁጣማ የተባለው ነው ትርጉሙም ስብርብር የሚያደርግ ማለት ነው ከላ ለይንበደን ፊል ሁጣማ وما ادراك ما الحطمه يكلكل بسباريتو ساعات وسط برغت يطالال سباريتو من اندهونهش من اساوقه نار الله الموقده يتنددتشو يا الله ساعتنات التي تطلع على الافئده صابرغت بنسو لاي يتزغاشنات انغدي حيالو اللهن يمنطيقو بزيح محاضرة يسمعنا ونقر بكاللالو يميز زنقانا چلا يمن لو اندادر قبنو كزياي لك لمچو عالم يميزك عجاني هونه تقسات لنفسات چيني مكنات سبب اندادر قلنو يمنه تأيقو اغنينو تمرت كالبات چين يمننا منبت يمننا ودو يمننا استنتنو نا بمچ عرشان بتقبار يمننا تقبرو يادر قلن الله يميو ودو نقر يمننا ودنا كميت الاو منقر يمننا تنككم يادر قنزند እንለምናለን ወንድሞቼ እናቶቼ የሰዓት ነገር እንዲህ በቀላሉ ችላ የሚባል ጉዳይ አይደለም በአላህ ፍቃድ በቀጣዮቹ ትምህርቶች ስለ ጀሃነም ሰዓት ስለ መደሰቻውም ጀነት እንሰማለን In the life of this world when it is hot people man avails himself with three things cool air በዚህ ዓለም ላይ የሰው ልጅ የሙቀት ስቃይ ሲሰማው በሶስት ነገሮች አማካኝነት ራሱን ሊያቀዘቅዝ ይሞክራል አንደኛው ቀዝቃዛ ንፋስ ሲሆን ሁለተኛው በንጹህ ብርጭቆ ውስጥ ያለ ቀዝቃዛ ውሃ ነው ሶስተኛው ደግሞ ጥላው ያማረ ዛፍ ፈልጎ ከስሩ አረፍ በማለት ሐሩሩን ያሳልፋል ይሁን እንጂ በመጪው ዓለም በፍርዱ ቀን በዚያ የሚያርበደብድ ሰዓት በዚያ ሁሉም ነገር ቀውጢ በሚሆንበት ሰዓት በዚያ የስቃይና የመከራ ሰዓት በዚያ ቅጣቱ ተነባብሮ በሚመጣበት አዋራጅ ሰዓት ሰዎች አላህ በበጎ አያያቸው ካልሆነ በቀር እነዚህን ሶስት የስቃይ ማብረጃ ነገሮች ይፈጽሙ አያገኙም ሃያሉ አላህ በዚያ ቀን እነዚህን ሶስት ነገሮች በሌሎች የከፉ ነገሮች ይቀይራቸዋል በቀዝቃዛና ህይወት አዳሽ ንፋስ ምትክ ሰዎች ሰሙም የተባለ ንፋስ እንዲነፍስባቸው ይደረጋል ይህ ንፋስ እጅግ አደገኛና መርዛማ ንፋስ ነው በማለፊያ ብርጭቆ ውስጥ ከመገኝ ንጹህና ቀዝቃዛ ውሃ ይልቅ ሃያሉ አላህ ሐሚም የተባለ እጅግ የፈላ ውሃን ያቀርብላቸዋል አጠቃላይ በሆነ የዛፍ ጥላ ምትክ የህሙም የተባለና ከጀሃነም ሰዓት የሚወጣ የሚሆነ ጭስ ያጠላባቸዋል ይህ የስቃይ ምንጭ የሆነ ጭስ ከላያቸው ላይ ያንዣበበ እንደሚያፈናቸው አንጸባራቂ በሆነው መጽሐፍ በቁርአን ሃያሉ አላህ እንዲህ ሲል ገልጾታል أعوذ بالله من الشيطان الرجيم وأصحاب الشمال ما أصحاب الشمال في سموم وحميم وظل من يحموم لا بارد ولا كريم. And the companions of the left. የግራ ጓዶችም ምንኛ የተዋረዱ የግራ ጓዶች ናቸው። ተመርዛማ ንፋስ በጣም በፈላው ሐም ውስጥ ናቸው። ከጥቁር ጭስም በሆነ ጥላ ውስጥ ቀዝቃዛም መልካምም ያልሆነ